ሃይማኖቱ አይሰደብም። ወንድሞች ለነዛ አላግባብ ሃይማኖቱን የሚከተሉ ሃይማኖቱ አላህ እንዳወረደው ሳይሆን በራሳቸው በፍጥረታቸው በእነሱ እንትን የሚከተሉትና የሚያበላሹት እነሱን መምከር እንዲያው መሳደብ ሳይሆን መምከር ብቻ ነው። መሳደብ በዲናችን የለም። እንኳን ሰው የሚያስተምር ሰው ሼክ ተብሎ ሰው የሚያስተምር ተራ ሰው ቢሆንም ሃይማኖትንና የሃይማኖት ሰዎችን መስደብ አይበቃም፣ ሐላል አይደለም። እኛ የታዘዝነው መምከር እድዑ ኢላ ሰቢል ረቢካ ቢልመውዒዝ ብልሕክማ ወልመውዒዘት ልሐሰና በጥሩ አግባብ አርገህ በጠባይ ፈገግ እያልክ ሰው ያስደሰትክ ስበክ ወይም ዳዕዋ አድርግ ነው ያለው እንጂ ተሳደብ አለለም። ስለዚህ አሁን እኔ አንዳንድ ጥያቄዎች ጠይቃችኋለሁ ክርስቲያን ወገኖቻችን፣ እና ለማወቅ ስለምፈልግ ብቻ ነው እንጂ ለማፌዝ አደለም። ምክንያቱም ራሱ ጥያቄዎቹ በደንብ ስትመለከቱት ይገርማል። ስጠይቅ እኔ መልስ ስለሌላቸው በጣም ይገርመኛል። ና እግረ መንገዴ እየመርኳቸው ነው። ምክር አንፈልግም ካሉ ይህ ሌላ ጉዳይ ነው። ለሚፈልጉት ሲተዉትና ምክር የማይፈልጉ ሩሙን ትተው ይውጡ። ምክር የሚፈልግ ሰው ሊኖር ይችላል ና ምክሩ ይስማ። እኔ በጥያቄ መልክ ምክር ልሰጥ ፈልጋለሁ። ምክንያቱም አያው እንደዚህ ነው የሚለው። እስቲ እንጀምር። የቁል ስብሓነ ተዓላ እንግዲህ እንዳልኳችሁ በመጀመሪያ አሁን በእጃችን ያሉ አያቶች በሙሉ ስለ ሶስት ሃይማኖት የሚናገር ነው። ስለ የሁድና ተውራት እንትን አልፎናል። ብዙ ሶስት ሳምንት ነው ሁለት ሳምንት አድርገናል፣ ስለ ተውራት ስለ ሙሳ። አሁን ቀጥታ ወደ ሁለተኛው አያ ወደ ሁለተኛው ሃይማኖት መጣና አንድ አያ ብቻ ተናገረ፣ ስለ ዒሳና ስለ ክርስቲያን። ምን አለ አላህ ስብሓነ ተዓላ? ወቀፈይና ዓላ አታሪህም ብዒሳ ብን መርየም። ተውራት ሙሳ ይዘው የመጣ ተውራት ለብዙ ዓመታት በብዙ ነቢዮች ሲያስተምሩት ቆዩ። ለብዙ ዓመታት በዛ ሲመሩ ቆዩ በኒ እስራኤልና እንደገና ሌላ ረሱል አመጣን። ማን ነው? ዒሳ። ከዛ በፊትም ነበሩ፣ ላኪን ዒሳ ጠቀሰ አላህ ስብሓነ ወተዓላ። ወቀፈይና ዓላ አታሪህም ከሙሳ ከሙሳና ዒሳ መካከል የነበሩ ሩሱሎችና ነቢዮች አስከትለን ማለት ነው። ወቀፈይና ዓላ አታሪህም ቀፈይና ማለት አስከትለን፣ ዓላ አታሪህም ብዒሳ ብን መርየም ዒሳ አመጣን አለ። ዒሳ ሙሰድቀን ሊማ በይነ የደይህ ምን ተውራ ወአተይናሁ ልእንጂለ ፊህ ሁደን ወኑሩን ومصدقا لما بين يديه من التوراة وهدى وموعظة للمتقين. إذا ما شاء الآية مدن هدى متقين مصدقا ما بين يديه مدقا قمال نزيها مسلم استنكرا. وقفينا على آثارهم بعيسى بن مريم مصدقا لما بين يديه من التوراة وآتيناه الإنجيل فيه هدى ونور ومصدقا لما بين يديه من التوراة وهدى وموعظة للمتقين. ተደጋግመዋል። ለምንድን ነው የተደጋገመው? እንግዲህ ዒሳ ከሙሳ ቀጥሎ ኪታብ ይዞ መጣ ልግለጽላችሁ። እና የተውራት ደግሞ አሁን ያልነው ብርሃን ነው፣ መካሪ ነው፣ ዲስቱር ነው፣ ህግ ነው፣ ደንብ ነው፣ ህዝብ የሚመራበት ትልቅ የአላህ ቃል ነው። ይህ ሁሉ ጠቅሰዋል እዚህ ላይ ሁደን ኑር ሙሰድቀን ሊማ ነዓም። ለምንድ ነው የተደጋገመ ይህን ነገር? አሁን ብጠይቃችሁ ሙኪን ብዙዎቹ አታውቁትም ይሆናል። እኛም ራሳችን እኔ ራሴ ለምሳሌ እናንተ ሳስተምር ይመስላል ብዬ አተኩሬ አይቻልም ያወቅኩት ላ ከዑለማዎቻችን የወሰድነው ዒልም ነው። ስለዚህ እነሱ ነው እንግዲህ ፈግፍጎ ከውስጥ ያመጡት ነገሩ እኛን ለእኛ ሲያስተምሩ እነሱ ደግሞ ከዑለማዎቻቸው ነው የወሰዱት። እነዛ ደግሞ ከዑለማዎቻቸው መጨረሻ ከአኢመት ልሁዳ ከነ አቡ ሐኒፋ ከነ አሻፍዒ አልማሊኪያ ሰውሪ አልሐሰን አልበስሪ እንደዚህ የመሳሰሉ እነሱ ደግሞ ቀጥሎ ከሰሓባ ሰሓባ ደግሞ ከረሱል ስ ሰለም የተወሰደ ነው። ተመልከቱ እንግዲህ ወቀፈይና ዓላ አታሪህም ብዒሳ ብን መርየም مصدقا لما بين يديه، قال هذا مصدقا لما بين يديه معني به عيسى. عيسى رسول هنا سمتا مجمّر يا منو سبحان الله عيسى بموسى ان ديامن تازوال. نعم عيسى راسو ان يابا محمد صلى الله عليه وسلم ما من عند فرد ابن الله سبحانه وتعالى عيسى راسو بتوراتنا بموسى ما من اللبت من اخواتهم اركان الايمان حق يسو اركان الايمان عنده من دنو بسان بتنو بتورات ما من اللبت سلزي من عليه مصدقا لما بين يديه يعني كفيتو بفيتو ينبروت رسول موسى نا تورات بسو ونت مهون ايام منلو يهن يازلني بدم موسى نا يزوت يمتا مصحف تورات ونت مهون ما نسمسكرال عيسى يمسكر ايام منلو عليه ابن كتل مصدق. نعم يقول لأن الأول معني به عيسى بن مريم هو يصدق بالتوراة والثاني هلتني والنهيد مصدق. نعم يقول بين يديه من التوراة وآتيناه الإنجيل فيه هدى ونور ومصدقا لما بين يديه هلتني أدق موقن عيسى ما نتو أدلم إنجيل ما نتو انجيل راسو كفته بالتنبؤ كما جمر راس كما جرشا انجيل الله قال لا ادلم دي راسو انجيلو بموسى نا بتورات يامنال يناغرال اش دغمو انغدي اخي في الله نا ابو انيس تكتاتلوني نا ان انت نو متغلصوت اندنياو مصدقا لما بين يديه عيسى نو عيسى قدته هونبت بموسى نا بتورات مامن ولتنيا مصدقا ومصدقا لما بين يديه انجيل رسوله مكناته من لا واتيناه الانجيل فيه هدى ونور ومصدقا لما بين يديه انجيل بتكفتو قطا سله تورات نو مناغرو بتورات يالله حقنا دنب يتناغرو توحيد يتناغرو كله لك انيم يمطاهو يلال انتو انجيل كونو انيم الله يوردن لك اند موسى موسى يامن بيت ينبروا امنت ان تتامننا الله يسطن شرع دمو ان تتكتلوت معناته نو سلازي اهون هولت نو عيسى بموسى نا بتورات امنه انجيل راسو بموسى نا بموسى نا بتورات تناغري معناته نو مصدقا لما بين يديه من التوراة وهدى وموعظة للمتقين. هذه الموعظة ترجع الى مين؟ الى انجيل. انجيل راسو بتام مكر يا زي شرع يا زي دعوة محاضرات درس يا زي مصحف نو إلى الله سبحانه وتعالى هي مالتنا نقولي يا الجبار ويس أخي في الله يجلس الله شو سلزي إيه نو آية نبي الله عيسى إنجيل الله هلتم بموسى يمنالو بتوراة دمو يمنالو ينقرالنا. طيب هون ياكو تشلي جمروش እና እንዳልኳችሁ አንድ ስቲያም ቢኖርና ቢሰማኝ እኔ በጣም ተጠቃሚ ነኝ። ليحكم اهل الله 47ኛው አያ وليحكم اهل الانجيل اهل الانجيل بما انزل الله فيه ومن لم يحكم بما انزل الله فاولئك هم الفاسقون. انت ክርስቲያኖች በእንጂል ወይም በወንጌል የምታምኑና መጽሐፋችን ወንጌል ነው የምትሉ ሰዎች ልክ እንደ እምነታችሁ በወንጌል ስሩ እንጂል ስሩ ይላል። በሲ ነው ትርጉሙ ወሊህኩም አህሉ الانجيل بما انزل الله فيه እንግዲህ እንጂል ነው መጽሐፌ ብለህ ካመንክና ከተቀበልከው በሱ ስራ ከሱ ውጭ አትስራ። አይደለም እንደ ወንድሞች ይግልጽ ነገር አይደለም። طيب በሱ ያልሰራ ግን አለ ومن لم يحكم بما انزل الله فأولئك هم الفاسقون. يه إنجيل من ملكة نجر أهون لتأيك لكن المشكلة إذا سألتهم أهون ستأيك تمنو الله يفتراتشونا يفتراتشانو ሌላ ትርጉም የለንም እዚህ መምጣታችን እሱም ብቻ ከተገዛን ደሞ አላህ Subhanahu Ta'ala ገነው ሌላ ትርጉም የለውም ሰማይ መሬት ጨረቃ ፀሐይ ባህር ተራራ ሸለቆ ሁሉ የፈጠረ እኛም የፈጠረ ጅንም የፈጠረ እንስሳም የፈጠረ ለአላህ እንድንገዛ ብቻ ነው በዚህ ትስማማላችሁ ወይ ይህ አንድ ጥያቄ ነው ሁለተኛ ጥያቄ ሁለዚህ አንስማማም ካለ እንግዲህ አንተ ንገረኝ ለምንድን ነው የተፈጠረው ይህ ሁለተኛው ጥያቄ ነው ኦኬ እና በዚህ ካልተስማማ እንግዲህ ለምን ተፈጠርን ንገረኝና ለምን እንደተፈጠርኩ ልወቅ يعني حقيقة እንደዚህ የአላህ ቃል ካልተስማማበት ለምን እንደተፈጠርኩ ንገረኝ ይህ ሁለተኛው ጥያቄ ነው لكن لا يهن الله على قال جننا سو يتفطروا الله من لمجازات نو بلو كنيا كتسمامو من لالن ما هي عباداتهم سبحان الله لطيقاچو كريستيانوچ انيا بنغراچن لاي باغراچن كريستياننا اسلام تدبالقن بمكبابر يادغن سونن اني اونتي نو لنغراچو ተማሪ በነበርኩበት ጊዜ እስከ አስተማሪ ሆኜ ከሀገር ወጥቼ ወደ ሳውዲ አረቢያ እስከመጣ ድረስ አብዛኛው ጓደኞቼ በሙሉ ባይሆንም ብዙ ጓደኞቼ ክርስቲያን ነበሩ በጣም የምንዋደደው ኳስ የምንጫወተው በትምህርት ቤት የምንዘለው እንትን የምናደርገው ክርስቲያን ነበሩ ምንም ነገር አናቅም ነበር እንትኑ ልዩነት ምናምን ጥላቻ ምን አናቅም ልክ እንደ ጓደኞች እንደዚህ እንሄድ ነበር በተለይ እኔ ሶስት ነበሩ ክርስቲያኖች አሁን አንዱ አሜሪካ ሁለት አውስትራሊያ አሉ ዶክተሮች ሆነዋል አሁን አብረን እናድራለን አብረን እንጫወታለን አብረን እናጠናለን እንደዚህ ነበርን አይደለም ጠይብ አሁን ምንድነው በዚህ ከተስማማን የክርስቲያን ኢባዳ እንዴት ነው ተስማምተዋል እንግዲህ አላህ ለመገዛት ብቻ ነው የፈጠረን ከተባለ እናንተ በምንድነው አላህን የምትገዙ ብዬ ጠይቃለችው ምክንያቱም ይህን የጠየኩት ምንድነው ጓደኞቼ የነበሩ ክርስቲያኖች እስካሁን ድረስ ያሉ ክርስቲያኖች ወደ ቤተ ክርስቲያን ሲሄዱ አይተን አናቅም እኔ ብያቸዋለሁ ጓደኞቼ ምንም ነገር ወደ ቤተ ክርስቲያን ኳስ እንጫወት እንውላለን ይተኛል ነጎ ጠዋት ተነስቶ ወደ ትምህርት ቤት ነው ስንመጣ ምሳ በልቶ መጫወት ነው ቤተ ክርስቲያን በየቀኑ የሚሄደው ክርስቲያን ወላሂ እኔ አይቼ አላቅም بالعكس እነዛ ቄሶች በተለይ እሁድ እና ቅዳሜ ቄሶች እና ያለን ወይም ደግሞ ሽማግሌዎች ሴቶች ጧት ተነሶ ወደ ቤተክርስቲያን ሲሄዱ እና ያለን 95% ህዝቡ ግን ወጣቱ ቤተክርስቲያን በየቀኑ ሲሄድ አይቺ አላቀም አንድ ቀን ነግሬያችሁ ነበር ማለት ከሁለት አመት በፊት ነው በአስመራ ከተማ አንዲት ክርስቲያን የነበረችው አሰለመች ያሰለመችው የሚገርማችሁ ነገር በኔ ሸሪጥ የማይቀር ጉዞ በሚለው ካሴት ቪዲዮ የስድስት ሰዓት ቪዲዮ ነው የማይቀር ጉዞ ስለ ሞትና ስለ ምንትን የምናገረው እሱን አይታ አሰለመች እንዴት አሰለመች መሰላችሁ ጎረቤት የነበሩ እስላም ናቸው እነሱ ደግሞ ክርስቲያን አብረው ጉርብትና ይኖር ነበር አንድ ቀን እዛ እስላም ቤት ሄደችና ካሴቱን አየች ቪዲዮ ስታይ ልክ እንደንትን እንደምስማር የወጋት ሴት ቁጭ ብላ ታያለች እነዚያ እስላሞች ባለቤት እንትኖ የዛ ባለቤት እንትኖ ዝም ብለው ይጫወታሉ ይዞራሉ እሷ ቁጭ ብላ ቪዲዮውን 6 ሰዓት በሶስት ቀን ነው እንደዚህ ጨረሰችው ከዛ ምን አለች እናንተ እስላሞች አለቻቸው እነዚህ እስላሞች ደንበኛና የጸዱ እስላሞች ይህን ሼህ የሚናገርባቸው እስላሞች የት አሉ ብላ ጠየቀች እና እነዚያ እስላሞች ነው እንዴ እያሾፈች ነው አላሾፍኩም እንጂ የት አሉ እስላሞቹ ትላለች እኛ እኮ ነን ኧረ እናንተማ አብረን እንሰክራለን አብረን እንጠጣለን አብረን እንዋሻለን አብረን ዝሙት እናደርጋለን እና እኛና እናንተማ አንድ አይደለንም እንዴ እኔ እስላሞቹ ትክክለኛ እስላሞቹ የት አሉ ነው የምላችሁ አለች። እና ዝም ብላ እብድ ነች ምናምን ታሸፋለች ብለው ዝም አሉ። አልሙሂም ሄደችና አሰለመች። ካሰለመች በኋላ ቤተሰቦቿ ዘመዶቿ በጣም ተናደዱ። በቃ እንዲገድልዋት ተስማሙ። ግን ከመግደላችን በፊት ሰውን ላክላት አሉና ሶስት ሰዎች ላኩላት። ሁለት የአጎቷ ልጆች፣ አንዱ የአክስቷ ልጅ ነው መጡ። እሷ እንግዲህ ከቤት ሸሽታ ወጥታ በአንድ የመናዊ ነው የየመን ሰው ነው አረብ ነው ኸዳማ ወይም ሰራተኛ ሆና ከሱ ጋር ቁጭ ብላ አንድ ክፍል ሰጣት። እዛ ሆና እሱ ከባለቤቱ ነው ያኒ ሸቃላ ሆና ትሰራለች። መጡ። ቤቱ በጣም ቆንጆ ነው፣ ቪላ ነው፣ አበባዎች አሉት ምናምን አሉት። ከዛ በኋላ ተቀበለቻቸውና ሻይ አመጣች። እየጠጡ ምናልባት እህታችን ነዓም፣ አሁን እኮ ቤተሰቦችሽ የላኩን እገሌ እህታችሁ አብዳለች፣ ልክ እንደ ያበደ ውሻ እንደዚህ ሆናለች እና ሂዱና በእጇን አሳምናችሁ እንደ ተሳሳተች አሳምናችሁ ወደዚህ አምጥዋት ተብለን ነው የመጣ ነው አልዋል። ይህ ለእንደዚህ ነው የመጣችሁ? አሁ እና ምን ሆኜ ነው እንግዲህ? እንዴት ነው ሃይማኖታችን እኮ ነጅሰሳል፣ በኒጃሳ ሃይማኖታችን በቃ አበላሽተሻል፣ እና ለምንድን ነው ወደ እስልምና ሄድሽው? ረከስሽ እኮ ምናምን ብለው ነገሯል። ጠይብ ምን አለቻቸው መሰለ፣ እሺ እንግዲህ እኔ አንድ ጥያቄ ብቻ ልጠይቃችሁ አለች። ይህን ጥያቄ ከመለሳችሁት ከዚህ ቤት በእጄ ይዛችሁ ወደ አባቴና እናቴ ውሰዱኝ፣ ወደ ክርስትና መለሳለሁ። በዚህች ጥያቄ ብቻ መልሱልኝ አለ። አሁን እኔ 5 6 10 30 ጥያቄ ልጠይቃቸው ብዬ አጠብቅ ነበር። አንዲት ነች፣ እሷም ቨሪ ኤሌመንተሪ ኤሌመንተሪ የሆነችው ጥያቄ ነች። ጠይቄ ያሏት ምን አለቻቸው? ለምንድን ነው የተፈጠርን ብላ ጠየቀች። አሁን እንደ ጠየቅኳችሁ ለምንድን ነው የተፈጠርን? አሁን በቃ እንደዚህ ወደ ሰማይ ያያል፣ ወደ ቀኝ ወደ ግራ፣ ግራ ገባቸውና ምን አይነት ጥያቄ ነው ብለው አንዱ መለሰ። ታውቃላችሁ ይህን ነገር የምነግራችሁ ወላሂ ወላሂ በካሴት ሞልታ ነው የላከችልኝ ራስዋ በካሴት። ምክንያቱም በእኔ ካሴት ስላሰለመች በጣም ነው የምታከብረኝ። እኔ ደግሞ የእኔ ካሴቶች ላኩላትና በጣም እንትን ሆነች። በካሴት ሞልታ በድምፅዋ ነው የላከችልኝ። እና ምን አላት አንዱ የተፈጠርን አላት፣ አሁን የቤትሽ ስንገባ እዚህ ግቢው ላይ የተለያዩ እንትኑ አበባዎች አረንጓዴ፣ ነጭ፣ ቀይ፣ ቡኒ፣ ጥቁር አረንጓዴ እንትኑ አበባዎች አየን። አው እንግዲህ እግዚአብሔር ደግሞ እኛን የፈጠረ አንዱ ቀይ፣ አንዱ ያኒ ጥቁር፣ አንዱ ቡኒ፣ አንዱ ቻይናዊ፣ አንዱ አሜሪካዊ፣ አንዱ ጆርዳናዊ ምናምን አድርጎ የፈጠርን ልክ እንደዚህ በየአይነታቸው አበባ እየተወዛወዝን በተለየንትን ፈጥሮ እኛን ሲያይ ደስተኛ እንዲሆን ነው የፈጠረን። ተግባባን ወንድሞች? የፈጠረን ደስተኛ እንዲሆን ልጆቹን እያየ አቀይ ነው፣ አንድ አጭር ነው፣ አንድ ረዥም ነው፣ አንዱ ጥቁር ነው፣ አንድ ቡኒ ነው፣ ስንስቅ ስንጫወት እንደዚህ ያኔ ለዚህ ነው የፈጠረን አለ። ገረመ። ማትና ዝም አለች። አንተስ አለች ሁለተኛ፣ አላህ የፈጠረን አለት። ይህች አዱንያ ሲፈጥራት ባዶ ነበረች። ጥቁር ጸጉርህ ወደ ነጭ ነው የሚቀየረው ስትሰማ። ምን አለው መስ ምን አለች መሰለ፣ እግዚአብሔር ሰማዮች 7 ሰማይ ፈጠረ አላት። ከዛ በኋላ መሬት ፈጠረ አለኝ። ከዛ በኋላ ጨረጥር ብቸኝነት ተሰማው፣ ወደ ላይ ቢሄድ ሰማይ፣ ወደ ታች ቢያይ ባህር፣ ወደ ቀኝ ቢያይ ወደ ግራ ቢያይ ምን ብቻውን ሆነ የሚያጫውተው ሰው አጣ። እና ያቺ ሎንሊነስ ተሰማው። ከዛ በኋላ ለምን የሚያጫውተኝና ከኔ ጋር አብሮ እንትን የሚሆን ለምን አልፈጥርም ብሎ እኛን ፈጠረ ልናጫውተውና ያኒ ከሱ ጋር እንትን እንድናረግ ምናምን እንደዚህ ነው የፈጠረን ብቸኝነት ስለተሰማው አላት። የደሞ ይባስ እንትን ነው። መጀመሪያ እኔ ልንገራችሁ በፈጣሪ ሶስት አስተያየት ሰጡ። አይገርማቸው በተውሂድ ፋንድመንታል የሆነው ቤዝ የሆነው ነገር ነው። ምን ነው የፈጠረ? ለምንድን ነው የፈጠረ በሚለው ሶስት ኡቅሲሙ ቢላህ አልዓዚም። ወንድሞች ታብትለው አስር መልስ ነው የምታገኘው። አልሙሂም የወላችሁ ትልቅ ምስክር ነው። እንደዚህ አልዋትና አሁን የማይቀር ጉዞ የሚለው ካሴት ቪዲዮ እዛ ቪዲዮ አጠገብ ነበርና አስገባችሁ፣ በቪዲዮ ላይ አስገባችና ምን አለቻቸው? እሺ ወንድሞቼ፣ ይህቺ ጎረቤታችን ቡና አፍልታ ጠርታኝ ለመሄድ ስል ነው እናንተ ቪዲዮ ስሙትና በቃ እንድትዘናጉ ማለት ነው። እኔ ቡና ጠጥቼ አስር ደቂቃ መልሳለሁ ብላ የማይ